ولئن سألتهم من خلق السماوات والأرض ليقولن الله قل أفرأيتم ما تدعون دون الله أرادني الله بضر هل هن كاشف سكات رحمتي قل حسبي الله عليه بسم الله الرحمن الرحيم الحمد لله أرمان نم يلم أملاك كما سوى شيت أملاك يوردون شيت ساك أنت سواشت كما سواشت بالله السويد يمتعون أنت يتقبلوا مؤمنون تنكر أماكن ملكان هنا ورطان دمي تبك أتشونا الله يسروا أتشو مطفوس روا أتشم كوان كارلو ليابس الله أتشو ويكر للاحجاو لاي تقوما ستون نبر الله جل وعلا كذا بس تمج الرش بارو تشوسو نسك تدقفو بسو سك تمام من درس الله جل وعلا نزي تاوت املاكيان نزي كهاديوش انتن كالله وجه بمي عملك واتشا عملك توجه اللوت الله جل وعلا السم كما لما تسئت عالون قل لسب بفي السم مرين تاقن يلتم متكاراني والله ياكنا ونا كم من قد يرشى الله هلم بزي أتفيوتشن هلم بزي مدر قد سلاك جبسي سلاك ينبرو سووتشن تقومون نبرا من خلق السماوات والأرض سماتنا النامدر المعنى يفتروا بله بالتيك عشو لا يقول الله نوي لك اللالم هي أنكس إقامة البرهان إقامة الحجة برن ألا تزيف طريق ونتترى مدر نسمان فتره بلا بتطيق اچكا مشركوچ اي سمام وگنوچ راو بلا بتطيق اچو لا يقولون يلوكال اندي بلاو ملس يسطو كال لالا من الله الله نوا سماعتنا مدرن ما يفتروا الله نو بلو ملسي ستوها للال إمام الرازم للالو إن العلم بوجود الإله القادر الحكيم لا نزاع فيه بين جمهور الخلائق إمام الرازم للالو إمام الرازي إن العلم بوجود الإله القادر هلون شاي هلون أدراجي ملو أكم يالو أملاك لمنورو ياندانو خلق زند بكي جنزابي نوكة اللالو لا نزاع فيه بين جمهور الخلائق أبز ስለዚህ የመካ ሙሽሪኮች ይሄው ማዕሪፋ ስለነበራቸው ሰማይን ምድርን የገነባው እነሱ የሚያመልኳቸው ጣዖታቶች ሳይሆኑ አንድ ሁሉን ቻይ የሆነው አላህ መሆኑን ያውቁ ነበር። እነሱን ወደ ምድር ያመጣቸው አንድ ቻይና ሁሉን አዋቂ የሆነ አምላክ መኖሩን ያውቁ ነበር። ስለዚህ እስኪ ያ መሐመድ እነዚህ ሰዎች ከአላህ ውጪ ሌላን አካል ይገዛሉ። ድንጋውን፣ እንጨቱን፣ ጅኑን፣ ፀሐዩን ሁሉ ያመልካሉ። ግን እስኪ ለክፉ ለደጉን ሰባት ሰማይ ሰባለው አላህ ነው ሳይሉ አይቀሩም። አላህ ነው ይሉሃል። ቁል በላቸው እስኪ አፈራይቱም እስኪ ንገሩኝ ማተድዑን የምትጠሯቸውና የምትገዟቸው ነገሮች ምን ዱንላ ከአላህ ውጪ እንደ አምላክ አስባችሁ የምትጠሯቸው የምትገዟቸው የምታጎበድዱላቸው አማልክቶቻችሁ ኢን አራደኒ አላህ አላህ እኔን የፈለገኝ እንደሆነ ቢዱርን በጉዳት አላህ ሊጎዳኝ እኔን ከፈለገ ሀልሁነ እነኚህ ከአላህ ውጭ የምታመልኳቸው አማልክቶቻችሁ ሀልሁነ እነሱ ናቸው እንዴ? ካሽፋቱ ዱሪሂ የአላህን ጉዳት ከኔ ላይ የሚገልጹና የሚያነሱ ናቸው ወይ? አይደሉም ነው። እነሱ ሰባት ሰማይ ሰባት ምድር አላህ ፈጥሯል እያሉ የሚያመልኩት ግን ቁሳቁስ ነው። የሚያመልኩት ግን የተፈጠሩ ነገሮችን ነውና እንደው እናንተ የምታመልኳቸው አማልክቶቻችሁ ከአላህ ውጪ የምትሰግዱላቸው፣ የምታጎበድዱላቸው፣ ቁርባን የምታቀርቡላቸው አማልክቶቻችሁ አላህን ሊጎዳ ቢፈልግ ሊያስጥሉኝ ይችላሉ ወይ? አላህን ላይ ከሰነዘረው ቅጣት ሊከላከሉና ሊያነሱልኝ ይችላሉ ወይ? እስኪ ሄድ ጠይቅልኝ አለ። አው ወይም ደግሞ አራደኒ ቢረህመቲን አላህ በእዝነቱ የፈለገኝ እንደሆነ አላህ በእዝነቱ የፈለገኝ እንደሆነ ሀልሁነ ሙምሲካቱ ረህመቲ የአላህን እዝነት ከኔ ላይ ሊያግዱትና ሊይዙት ይችላሉ እንዴ? ኧረ አይችሉም። ለምሳሌ አላህ ረሱል ሊያደርገኝ ይፈልግ፣ አላህ ምድር ላይ ሀብታም ሊያደርገኝ ይፈልግ፣ አላህ ምድር ላይ ለሰው ልጆች የሚሰጣቸው እጅግ በጣም በርካታ የእዝነትና የርህራሄ መገለጫ ነገሮች አሉና እነዛ ነገሮችን ሊሰጠኝ ቢፈልግ የእናንተ አማልክቶች ለእኔ እንዳይደርስ ያ ነገር መከላከልና ማስጣል መያዝ ይችላሉ ወይ ብለህ በላቸው አለ። መልሱ ይታወቃል። ወለው አራደ አላሁ ቢ ነፍዐን ሚን ኒዕመትን ወረኻእን ሀል ተስተጢዑ አን ተምነዑ ዐኒ ሀዚህ ረሕማ ወልጀዋብ መሕዙፍ ሊደላለት ልከላም ዓለይህ ያዕኒ ፈሰየቁሉን ላ ተክሽፉ ሱ ወላ ተምነዑ ረሕማ ማለት ነው። መልሱ በግልጽ ይታወቃል። አይ የእኛ ማልክቶችማ የአላህን የቅጣት እርምጃ ከአንተ ላይ ማስወገድ ማንሳት አይችሉም። አላህ ደግሞ ረሕመቱን ከሰጠ ይህንን የአላህ ረሕመት ወደ አንተ እንዳይደርስ መከላከልም መከልከልም አይችልም የሚል መልስ በውስጡ አዋቂነት አለ ማለት ነው። ከዛ አላህ ምን አለ? መልሱ ይታወቃል አይደለም? ቁል በላቸው ያ ሙሐመድ። ምክንያቱም እነሱ እንጨት እኮ ሲያመልኩ ፈጥሮናል እያሉ አይደለም፣ እንደ አምላክ አስበው ወደ አምላክ ያቃርብናል ብለው ነው። ሲደብራቸውም እንጨቱን ፈልጠው ሌላ ነገር ያደርጉበታል። ያው ከዚህ በፊት በታሪክ ላይ ዑመር ከሰለም በኋላ የገለጸው ነገር አለ። በቴምር የተሰሩ አማልክቶቻችን እንገዛና ሲርበን ግጥም አድርገን እንበላቸው ነበር እንዳለው ማለት ነው። ስለዚህ እነሱ የሚያመልኳቸው ነገሮች ጉዳት እንደማያመጡ ሊጠቀሙ እንደማይችሉ ያውቃሉ። ስለዚህ መልሳቸው ምንድነው? አላህ እኔን ሊጎዳ ከፈለገ ሊከላከሉልኝ ይችላሉ ወይ? ኧረ አይችሉም። ምን ነው መልሱ? ራሳቸው የሚሰጡት መልስ የመካ ሙሽሪኮች። ኦኬ አላህ ረሕመቱን ከሰጠኝ ይህን ረሕመት የእናንተ አማልክቶች ከኔ ላይ መያዝና እንዳይደርሰኝ ማድረግ ይችላሉ ወይ? አሁን መልሱ ላ ነው፣ ማድረግ አይችሉም ነው። ይሄ መልስ ከታወቀ ቁል በላቸዋል አላህ። መልሱ ታውቋል፣ ግልጽ ነው። ሐስቢ አላህ፣ ስለዚህ አላህ ለኔ በቂ ነው። አለይህ የተወከል በሱ ላይ ይመካ አልሙተወኪሉን፣ ተመኪዎች። ተመኪዎች መመካት ካለባቸው በአላሁ ጀለ ወዓላ ላይ ብቻ ይመኩና ይተማመኑ። ምክንያቱም አላህ ምን ስላለ? አለይሰ አላሁ ቢካፊን ዓብደሁ፣ አላህ ባሪያውን የሚበቃ አምላክ አይደለም ወይ? እናንተ አላህን በጌትነት ተቀበሉት አላህን ለመገዛት ወስኑ እንጂ አላህን እስኪያዛችሁ ጊዜ ድረስ አላህ ጀለ ወዓላ ለእናንተ ምድራዊ ጉዳይ ሙሉ ኃላፊነቱን መውሰድ የሚችል በቂ አምላክ ነው ይለናል። ኦኬ ስለዚህ ቆል በላቸው ሐስቢ አላህ አላህ በቂ ነው በላቸው عليه በሱ ላይ የተወከሉ المتوكلون መመካት መደገፍ የሚፈልጉ ሰዎች በእንጨቱ በድንጋዩ በመልአኩ በጅኑ በአውጋሩ በቀሙ ቆል ይሳይሆን ፈሊቶ ከሊል ሙእሚኑን አልሙተወኪሉን መመካት የሚፈልጉ አካሎች መመካት የሚሹ አካሎች በአላሁ ጀለ ወዓላ ላይ ብቻ ይመኩና ይተማመኑ ይላል። ቆል በላችሁ እስኪ ያ መሐመድ በተጨማሪ ቆላችሁ መሉ ትሩ አላ መካነትኩም ባለበት ወላችሁ የትን ስራ አጥሉ በላችሁ ኒዓሚል ሐቅ ላይ ነው ያለነው ብላችሁ እርግጠኛ ከሆናችሁ ጋዛችሁት መንገድ ላይ ማድረግ ያለባችሁ ሁሉ አድርጉ። ኒዓሚል እኔም ጋዝኩት መንገድ ላይ ስራዬን እቀጥላለሁ ምን ዳዕወት ኢላ አላህ ወኢዝሃሪ ዲንሂ ማለት ነው። እኔ ወደ አላህ ዲን ሰው መጣራቱን እቀጥልበታለሁ ሲደመር እስልምናንም የሰው ልጆች እንዲያውቁትና እንዲሰሙት በይፋ መስበኩን እቀጥልበታለሁ እኔም ስራዬን እቀጥላለሁ እናንተም ስራችሁን መቀጠል ትችላላችሁ። ግን እንደዚህ ስላችሁ ያዛችሁ ታቋም ትክክለኛ ነው የሚመጣውን ሰው عذاب يخزيه የሚያዋርደው የሚያሳንሰው ክብሩን የሚነካው ቅጣት ማንንም መጥቶ እንደማያገኝ በተጨባጭ ነው ከነ ወደ ታውቁታላችሁ። በትክክል ዛሬ አሁን ኩፍርን መረው ስራ እየሰሩ ነው በከፍተኛ ሁኔታ ፈንድ መድበው ያዟትን እምነት ያን እምነት ያልተቀበሉ ሰዎች እንዲቀበሉ ተማድረግ የገንዘብ የጊዜ የእውቀት የጉልበት ሁሉ ወጪ ያደረጉ በእምነታቸው እየደከሙ ግን በሚያሳዝን መልኩ ቁርአን አለ ፈሰውፈ ታዕለሙን ወደፊት ሳታውቁ አትቀሩም ማን هو ይቀርታ ማን ያቲ عذاب يخزيه የሚያዋርደው ክብሩን የሚነካው ቅጣት ማን ዘንድ እንደሚመጣ ለወደፊቱ በደንብ ሳታውቁ አትቀሩም። ስለዚህ ዛሬ ያዛችሁት መንገድ ላይ ስራችሁን ቀጥሉ። ይሄ ስራ ጀነት ነው የሚከተው جہነም ነው ለወደፊቱ በደንብ ይገለጥላችኋል። ይሄ እናንተ ያላችሁበት ተጨባጭ ይጠቅማል ይጎዳል ለወደፊቱ በደንብ የሚታወቅ ነገር ነውና ጥሩ عليه በሱ ላይ عذاب مقيم ቋሚ የሆነ ቅጣት ቋሚ የሆነ ቅጣት ማን ላይ እንደምስ እኛ ላይ ነው ወይስ እናንተ ላይ ለወደፊቱ በደንብ ታውቁታላችሁ። وينزل عليه عذاب دائم لا ينقطع وهو عذاب النار هل هذا العذاب سيصيبني او يصيبكم يقوانو قطات جهنم قطات نو سلازي دنيام لاي دنيام لاي يمياوارر كبرن مينكا قطات مانن لي متطاو لو دفيسات تاقوات كبر بتچماريم قوامي هونو جهنم قطات لنما انما لاي እንደስ እንደሚሰፍርና እንደማን እንደሚቀጥበት ወደፊቱ በደንብ ሳታውቁ አትቀሩ። ዛሬ ግን በግድ አቋም ቀይሩ እምነት ቀይሩ አንላችሁም አስቡበት ነው የዛተባችሁም ጭምር ነው። እና አለ እኛ እኮ ለላህ አንዘልና عليك الكتاب ባንተ ላይ መጽሐፍትን አውርደናል للناس ለሰዎች ትነግረው ዘንድ ታስተላልፈው ዘንድ بالحق በትክክል ያ አንተ ላይ ቁርአንን ያወረደው ያወረደው ደግሞ በትክክልም በታላቅ ጎል ግልጽ ባለ እውነት ላይ የሚሄድ ሲሆን ነው ይህን መጽሐፍ ባንተ ላይ ያወረድነው ይላል። ፈማን ይህተዳ ይህንን የህይወት መስመር ይህንን ቁርአናዊ የህይወት መመሪያ ተቀብሎ ቅኑን መንገድ የተቀላቀለ ካለ ፈሊነፍሲህ ራሱ ነው። አንድ ሰው ሰለመ ሙእሚን ሆነ በጎ ስራ ላይ ተረባረበ በአጠቃላይ የሚሰራቸው መልካም ነገሮች ሁሉ የሚጠቅሙት ለራሱ ነው። ሱመን በል በተቃራኒው ደግሞ ይህንን ህይወት መስመር ጥሎ በዓለም ውስጥ ራሱ የዘፈ ኢነማ የድሉ እሱ የሚጠመውማ አለይሃ በዛችው በራሱ ነፍስ ላይ ነው። ጠቅመው እኛ ብቻ ነው። ልክ እንደዛው ከዚህ በጎ ዓለም ውጡና ደግሞ ጠጪ፣ አጫሽ፣ ተደባዳቢ፣ ዘራፊ፣ ወንበዴው እንሁን። ወደዛ ህይወት ውስጥም ስንገባ አለይሃ አደጋው፣ ስቃዩ፣ የጀሃነም ቅጣት ያለው በዛት እናንተ ናችሁ። አይ ብላችሁ ደግሞ ከቀጠራችሁና አቅጣጫችሁን ከቀየራችሁ በእናንተው ላይ ነው። ማንም አይጎዳ አመነ ምለው ወማ አንተ አንተም ደግሞ አደለክን ያ ሙሐመድ አለይህም በእነሱ ላይ ቢወኪል ኃላፊነት የወሰድክ በግድ ልታሰልማቸው ልታስጨንቃቸው ለምን ከፈራችሁ እያልህ ልትወዘውዛቸው አይገባም። ወማ አንተ አለይህም ቢወኪል አንተ መልእክት አድራሽ እንጂ ኃላፊነት ተሰጥቶ አስገድደህ ወደ እስላም አጥር ውስጥ እነሱን ለመክተት ምንም አይነት ኃላፊነት አልሰጠውክም። لست بموكل عليهم حتى تجبرهم على الايمان ማለት الناس ላይ ወክዬ ሳበቃ በግድ እምነቱን እንዲቀበሉ ለማድረግ ይሄንን ስልጣን በፍጹም አልሰጠውክም። وما عليك الا البلاغ አንተ መጠበቀው መልእክቴን ላልሰሙ ሰዎች እንድታስማ ብቻ ነው አለ። እሺ አላሁ አላህ ማለት እኮ የተወፈል አንፉስ አንዲት ነፍስ ይገድላታል ሒነ መውቲሃ በምትሞትበት ጊዜ የሞት ቀነ ቀጠሮ በደረሰ ጊዜ አላሁ ጀለ ወዓላ ያንዳንዷን ነፍስ ከአካሏ እየገነጠለ ወደ ሞት ዓለም እንድትቀላቀል ያደርጋታል። ወለቲ ያቺኛዋ ደግሞ ለም ትሞት ያልሞተች ሂመናሚሃ በእንቅልፍ ልቧ ተኝታ ስታበቃ መንቃት የቻለች በዛ ወደ አክራ ያልተሻገረችና የሞትን ጽዋ ያልቀመሰች ነፍስ ደግሞ ይላል ፈዩምሲኩ ለቲ አላሁ ተወፈል አንፉሲን ሞቲያ ወለቲ ለም ተሙት ፊ መናሚያ ንሺ ጀመል ወተወፈል አንፉሲ ለቲ ለም ተሙት ፊ መናሚያ ሄሎ ወፋሁት ሱግራ ማለት ነው። ወለቲ ለም ተሙት ፊ መናሚሃ ያቺ በመናማ በዛ የሞትን ጽዋ ቀምሳ ዱንያን ያልተሰናበተች ነፍስ ካለች አላሁ ጀለ ወዓላ ነው በዚህ መልኩ ህይወቷን መልሶ ወደ ምድር እንድትመጣ እንድትቀላቀል የሚያደርጋት ማለት ነው። قال في التسهيل هل على الاعتبار وما ان الله يتوفى النفوس على وجهين ينقص الى اليوم تسير بتبارك الله حنفا يا شاء الله انا في مش كتاب الله الزالي يسبر ينقص من ناكته الله جل وعلا سيوتين هولت ملكوت عند الوستناء عند النوم وفاة كامل حقيقي وهي الموت ونتناو موت عن النائم كالميت يا انكلف موت ماله إذن يا سلوك عند موتنا أي سمام آيين نبرتشي المردو بزي اني ستراتي يسمان وما لتني فيمسكو الله يزا التي يحكم مع النفس قضى عليها الموت بس علي يموت والساني تلالف ببات النفس ذاتا فيمسك الروح التي قضى عليها على صاحبها الموت فلا يردها إلى البدن ياتشو بمنام سابها سو اندموت هونو نبر لك نفسه سملس اللت ياو هونو نقتو رسرا يروتال الله جل وعلا قبتك أرانيو يموت والساني تلالف ببات نفس كالت من يدر قال مجمران بتنشو موت سابها يوتوان جوتان نبرو أي ملس اللاتن بزاو دنيا نمت السلاب بيبتبت كبارو موتن تكم سالت ينجزي الله يزات المالتنا ويرسل الأخرى إلى أن يتوان دمو نفس الله جل وعلا إلى كاتل يتواتل إلى أجل مسمى اسكتاوك أنا اسكتدرق اللات أنا كطر الدرس ومدراوي هيوت لا دنيا لا انتقوي يا درقاتل ياو كان قلفوا نقطة ودى دنيا نورمال هيوت كلاك شمالتنا ويرسل الأنفس النائم إلى بنيها عند اليقظة إلى وقت محدود من أجل موتها الحقيقي ونتنى موت نسكت بنا تدرس الله دنيا الملك قال لبعض دمو كتب على يموت نساني استلالر ما درقات من نفس عينة اللي شنو ميلو نام القلط من المسلات وفي الآية تنبيه على عظيم قدرته تعالى زيان قصوصت الله هل من شاملك مول ليلا ودقنو الله يسوي لجوتشن بمفتر بتشنيا يسوي لجوتشن بمقدل بتشنيا ورزي مدري عمد قال سيفا اللي قدمو هم مدري عندي لك وما درقين ميشل هيا الأملاك مونم إذي هست الله ويفعل ما يشاء لا يقدر على ذلك سواه فالله جمان يملي سرى ما يشلون نظر الله جل وعلا ببتشن ينتم دمنا كناون يمتوكم ملك تؤست الله مالتنا بزي مستقوال بزي بموت أسقرامي سرعات وست لا سو ما السبك الجمرة ريل اللي سو ما السبك الجمرة الجيك دين كيثب على تمرتو شايتك مثلا الله جل وعلا الجيك دين كيثب على مساليوة البدر الدر تفكو كالا در رقا زنبلو مقاوم زنبلو مرقف زنبلو ورلو مسمات هيفلقم ما يتهيفلقم السو كجمرات يقصاوي هيوت وجه بالنزهة من السواج ما السبع يشلو قرآن بمين أقرأتهم نظر بزوء تبقى عن وشاهونهم عم اتخذوا اندي النزي سواج يهزوا اندير الله من دونه من دون الله شفعاء كالله جيش ما قل له جين يهزوا وي لم يتفكروا ليس وجه كلابة قلت وحسابوا أسابوا السلاسلوا موسن سايشلوا زلوا ودبني قبالوا اتخذوا من دون الله شفعاء كالله تشين كاما كان ياشما قلونا البلو من أسواتشون أمالك توتشاتشون عند أملاكم عند أشما قايم عند تكاميم أكالا دربوا يازواتشون زاري يسوي ليش كالله وجهي بدون ما أمر كاتشو قساق سوتشانو نزيه نقولش بعدك علي سو نجات سيا ملك دنجاي سيا ملك وري سيا ملك سمات الرجنانة يهون يهون قلة سيا ملك ጎሉ ፈጥሮኛል ይገለኛል ምናምን አይደለም። ጎሉ ወደ አምላክ ያቀርበኛል ያዳርሰኛል ነው እንጂ ምድርን ፈጥሯል ብሎ ሰው ነው ያመልከው። ሰማይን ገንብቷል ብሎ የሰው ልጅ ሰው ነው ያመልከው። ባይሆን ግን ያ የሚያመልከው አካል ይሁንስ ኳሊቲ ያለችው በዛች ኳሊቲ አምላክ ዘንድ ብጣላ እንኳን ያስታርቀኛል ብለው ስለሚያስቡ ከማሰብና ከማስተንተን ይልቅ ኢብኑ ከሲር ይላል ذنب للمشركين في اتخاذهم شعاع من دون الله كالله جيت اوتاتوچ كالله ጋር የሚያስተርቁ አካሎች አድርጎ መያዝ ተገቢ እንዳልሆነ እየተችና እየወቀሳቸው ይላል ابن كثير بلا دليل ولا برهان وهي لا تملك شيئا من الامر وليس لها عقل تعقل به الناس የሚያመልኳቸው አማልክቶች ያስቡበት የሚያስተነትኑበት አእምሮም የላቸውም ልቦናም የላቸውም። ግልጽ ነው፣ መጥቀምም መጉዳትም አይችሉም። ስለዚህ እናንተ ከአላህ ውጭ የምትይዟቸው ሽማግሌ ይሆኑናል ብላችሁ የምትይዟቸው አማልክቶቻችሁ በፍጹም አይጠቅሟችሁም። ፕሊስ እነሱን ትታችሁ አወለው ካኑ የሆኑ ቢሆን ላየምሊኩነ ሸይአን አንድን ነገር በቁጥጥራቸው ስር ማድረግ የማይችሉ ቢሆኑ ولا يعقلون امرواچون تتقمو لدنيام لاخرام يوجاچو نغر مسرات ما يچلو بيهونو نجين اكل ماچوالا چلو مثالي يبل ناسبو بنچات يتسرعو ቀረጸው ይህ ሁበል የሚባለው ጣዖት ማለት ነው። ይሄ የኔ ነው ብሎ አንድ ነገር ባለቤትነት ሚያዝ አይችልም። እሱ ራሱ ሰው ፈጠረው ሙጅ ነገር አይሰማ አይ ኦኬ ወላ ያቅሉን እናንተ እንደ አምላክ ያዛችኋቸው አካሎች አእምሮ እንኳን ኑራቸው አይሆንናል ከአላህ ጋር ያስታርቀናል ብላችሁ ብትይዙት ወይ በእናንተ ድካም ድክመት ወይ በነሱ ሽምግልና ያለመብቃት ችግር ሽማግሌ ሆኖ መቅረብ አይችልም። ግን አላሁ ጀለ ወዓላ ከሽምግልናው ጋር የተያዘውን ስልጣን ሙሉ ለሙሉ የኔ ነው አለ። የሚገርማችሁ ነገር ለምሳሌ የተወሰኑ ሰዎች ወደ ጀነት ይገባሉ የተወሰኑት ወደ ጀሃነም። ከዛ በኋላ ወደ ጀሃነም እሳት እንዲገቡ ውሳኔ የተላለፈባቸው አካሎች ሙህዲዶች ናቸው። አላህም በብቸኝነት ያውቁታል። ግን ሰው ናቸውና ሲወድቁ ሲነሱ ወንጀል ሰርተው ለጀሃነም እሳት ተዳረጉ። ያን ጊዜ አላህ ልባቸውን አይቶ ለአምላክ ያላቸውን ክብር ግምት ውስጥ አስገብቶ ምን ያደርጋል? በሽማግሌዎች ሳቢያ ወደ ጀነት እንዲገቡ ማድረግ ይፈልጋል። ስለዚህ ወይ ጅብሪል ይጠራዋል ይጠራውና ፉላን ጀሃነም እሳት ውስጥ አሉ ባንተ ሽምግልና ላንተ ክብር ስል እነሱን እንጀላቸውን ብሬ ወደ ጀነት አስገብቻቸዋለሁ ይላል። ጅብሪል ሽማግሌን ሁን ብሎ አልመጣም። አላህ ራሱ ይጠራዋል። ሸምጋዩንም ተሸምጋዩንም ስርዓቱን ነግሮ ለሽማግሌዎቹ ክብር ሲባል በእነሱ ሳቢያ ወደ ጀነት እንዲገቡ ይደረጋል ማለት ነው። ዛሬ እኛ ማርያም ተማልደናለች አምላክ ዘንድ ታስተርቀናለች እንኳን ብንል አላሁ ጀለ ወዓላ ካላጸደቀው ማንም ሽማግሌ ሆኖ ድረቱን ነፍቶ አላህ ፊት መቆም አይችልም። ለምሳሌ ነብዩ ሰለላም ሸፊዕ ናቸው። ኦኬ የቂያማ ቀን ይማሽማግልና ሰዎችን ከአላህ ጋር ማስታረቅ በተለያየ ቦታ ላይ ስራውን ይሰራሉ። ሲሰሩ ግን አላህ ሲፈቅድ እዚህ ቦታ ላይ ሽማግሌ ይሁን እዚህ ቦታ ላይ አንተ ሽምግልና ያስፈልጋል ሲላቸው እንጂ በራሳቸው ፍቃድ በራሳቸው ተነሳሽነት አላህን ተጭነው አንዳንድ ሰዎችን ከጀሃነም እንዲያስወጣ ለማድረግ በፍጹም እንደዚህ አይነት ሽምግልና አይደለም ያለው። ቁል ሊላሂ ሸፋዓቱ ጀሚአ ከሽምግልና ጋር የተያዙ ሁሉም ነገር ቂያማ ቀን ለአላህና ለአላህ ብቻ ነው። ማንም እጁን አይከተም ማነው ሲደፍሮ አላህ ዘንድ እንዲያነሰው ነበር ወደ ጀሃነም ጥለህዋልና ትክክል አይደለም ባክህ ቅርብ ለጀነት አስገባው ብሎ ምናገር ደፋር አይደለም በጣም له ملك السماوات والارض نزيل الله بلا مال شنو ما تملسوت ود الله جل وعلا تملساتو دنيا لا بسراتو سرات الله بتشاوم بتوسع غزي اشمع عزت كنت ترتر سبسب بتلالك እዛ ሰዎች ልቦነ ላይምኑ ነብል አኺራ ከመጨረሻው ቀን የማያምኑ ግን ሰዎች አሉ። መጨረሻው ቀን ባለማመናቸው ሳቢያ ተውሂድ የሚባለው ፖይንት ለነሱ ጋዝ ጋዝ ነው የሚላቸው። ስለዚህ ምን ያደርጋሉ? ተሽማአዘት ቁሉብ الذين لا يؤمنون بالآخرة መጨረሻው ቀን የማያምኑ ሰዎች ልቦቻቸው ድርትር ስብስብ ይላል። واذا ذكر በተነሱ እና በተጠቀሱ ጊዜ ደግሞ الذين من دونه እነዚያ ከአላህ ሌላ ያሉ ጣዖቶች አሉ አይደል? ስለነሱ በብዛት ሲወራ ደግሞ ኢላሁም በዚያ ጊዜ እነሱ يستبشرون የሚደሰቱ ይሆናሉ አለ። የሚደሰቱ ይሆናሉ። አላህ ብቻው ሲወሳ ቀልባቸው ይስበራል፣ አካላቸው ስብስብ ይላል፣ ኩንትርትር ይላሉ። ከዛ ስለ አላህ መነገሩ ቀምቶ ቆሞ ተራና ቀላል ዝባዝን ከሲወራ ተደስተው ፏብለው ቁጭ ብሎ ያዳምጣሉ። የማያከብር ልቦና አምላክን የማያከብር ልቦ አላህን ብቻ ተገዙ ሲባል በጣም ነው የሚከፋው። በተቃራኒ ደግሞ ወልዩ ጅኑ ስለዚህ ተነቃቂ አስልዋ ነው ቆል ባላችሁ እስኪ መሐመድ አላሁ ፋጢሩ السماوات والارض አላህ ማለት እኮ የሰማያትና ምድር ፈጣሪ ነው عالم الغيب የሩቅ ምስጢራቶችን ሁሉ ያውቃል ከአይናችን ከጆሮአችን ከኛ ከአምስቱ የስሜት ህዋሳት የራቁ ነገሮችን ሁሉ አላህ ያውቃል ወሽሃደቲ ለኛ ቅርብ የሆኑ ነገሮችን ያውቃል ለኛ ቅርብ የሆኑ ነገሮችን ጠንቅቆ ያውቃል ከኛ የራቁ ነገሮችንም ሁሉ ጠንቅቆ የሚያውቅ አምላክ ነው። ስለዚህ ይህንን አምላክ ብትይዙ ነው የሚሻላችሁ ከዚህ አምላክ ውጪ የትኛውንም አማልክ እርግፍ አድርጋችሁ ጣሉ የሚል መልእክት ነው ያለው። አንተ ተحكم አንተ ትፈርዳለህ በል بين عبادك ባሮችህ መካከል فيما كانوا በነበሩበት ነገር ውስጥ فيه በዛ ነገር ውስጥ يختلفون ይጋጩ ይለያዩ ትርምስ ይፈጥሩ በነበረው ነገር ላይ ቂያማ ቀን ሐቂቃ ባሮች መካከል አንተ ፍርድን መስጠት የምትችል አምላክ ነህ በለኝ ላይ አንተ ትፈስሉ بين الخلائق بعدلك وقضائك ቂያማ ቀን ባንተ የፍርድ ጥበብና ባንተ ፍትሃዊነት ምን ታደርጋለህ ትፈርዳለህ ፋሲሉ بيني وبين هؤلاء المشركين بنينا بنزي طاعات املاك مشركوش مكاكل قياما كان فردين تانوراله ونتنا زاريمكو كفرنا ايمان فتتجا لاي ناتشو شركنا توحيد فتتجا لاي ناتشو اذن سننا خرافات فتتجا لاي ناتشو سووچ زاري سيلياي منم ما يسمعچو قياما كان جن بتلياين بت بوينت لاي الله جل وعلا فرد ستو ود جهنم مسات مورد يالبتن ከዛ በኋላ ሁሉ ሊታወቅ ይችላል ማለት ነው። ወለው አነ ለልዲነ ዘለሙ ወለው ቢሁኑሩ አነ ለልዲነ ለነዛ ሰዎች እኮ ዘለሙ ግፍ ለፈጸሙ የመካሙሽ ልኮች ቢሮአቸው ኑሮ ማፊል አርዲ ምድር ገጽ ውስጥ ያለው ነገር ሁሉ ማ ማለት ነገር ፊ ማለት ውስጥ አልአርዲ ምድር ገጽ ውስጥ ያለው ነገር ሁሉ ለነሱ ቢኖራቸው ኖሮ ጀሚዓና ለባጣቀለ ቢኖራቸው ኖሮ ወሚስለሁ ሌላ ማምሳያ ቢኖራቸው ኖሮ ሚስለሁ የሱን አምሳያ ዱንያ ላይ ለምሳሌ እጅግ በጣም በርካታ ጸጋዎች አሉ። የቁሳቁስ ጸጋዎች ማለት ይሄን ለአንድ ሰው ተሰጠው ከዚህ ጸጋ ተመሳሳይ የሆነ ሌላ ጸጋ ቢሰጥ ይሯሯጣሉ አለ። አስባችሁታል? ዛሬ ግዜህን ስጠኝ ስገድልኝ በእኔ አታጋራ ሐራምን ራቅ በጎ ነገርን ስራ የሚል ቀለል ያለ መልእክት ነው። ቂያማ ቀን ግን አደጋው በጣም ከባድ ከመሆኑ የተነሳ ዱንያንና የዱንያን አምሳያ ሌላ ጥፍ ድርብ ቁሳዊ ነገር ኖሮት አላሁ ጀለ ወዓላ ፊት እነዚህ ነገሮችን ሁሉ ቤዛ ከፍሎ ከጀሃነም እሳት ማምለጥ ይፈልጋል። ለፍተደው ይላል ቤዛ ከፍሎ ለማምለጥ ይፈልጉ ይሞክሩ ነበረ። ቢሂ በስ ዱንያና የዱንያን እጥፍ በሆኑ ጸጋ ሌላ እጥፍ ተሰጥቶት ይህንን ሰጥቶ ከጀሃነም እሳት ለማምለጥ ይመኛል ይላል። ይሄ እውነት ነው። ሰው ጥፋት ሲያጠፋ ምንም አይሰማው። ሲሆነ ጅል ሽርክ ላይ ሲወድቅ የኒፋቅ ባህሪ ሲንጸባረቅበት ምንም አይታየው። ቂያማ ቀን ግን ይህን ቀላል ነገር ዱንያ ላይ መተው እየቻለ ባለመተግበሩ እደው ከባድ ይሆናል። ያን ጊዜ ዱንያና የዱንያ አምሳል ያንት ነው ይባል። ይህን ሁሉ ሰጥቶ ከጀሃነም እሳት ለማምለጥ መረሯጡ አይቀርም። ምን የሚለው አልበዛባችሁ? ሰላሳ ወለኢን ሰአልተሁ ወበዳለባ ይሆንላቸዋል። ሰይአቱ መጥፎው ነገር ማካኑ የክሲቡን የዱንያ ህይወት ላይ ይሰሩት የነበረው ነገር መጥፎ ገጽታው ግልጽ ብሎ ይታያቸዋል። ይገለጥላቸውና ያውቁታል፣ ያዩታል፣ ይረዱታል። ተረድተው በዛ ቢቆሙ ጥሩ ነበር። ግን አላህ ማለ ወሐቀ ይሰፍርባቸዋል አለ። ቢህም በነሱ ላይ ሰይአቱ ማ ነው ወሐቀ ቢህም ማካኑ ብሂ የስተዚኡን ያላግጡበት የነበረው ነገር ውጤቱ ቂያማ ቀን በእነሱ ላይ ሰፍር። ለምሳሌ አላህን ተቀበሉ ሲባሉ አንቀበልም ብለው የተፈጠርን አካል መገዛት ጀመሩ። የዚያ አቋማቸው ውጤቱን ቂያማ ቀን ይቀምሱታል፣ ይሰፍርባቸዋል፣ ተገቢ ቅጣታቸውን ያገኛሉ ነው የሚለን። ጀዛኩሙላሁ ኸይር ወላሂ ስሙ ወላሂ በጣም ከባድ ከሆነ እንቅልፍ ጋር እየታገልኩ መለስ ወሰድ እያለኝ እየታገልኩ ነው ያስተማርኩ። በጣም ማብራሪያ የሚያስፈልገው ጥሩ ጥሩ ፓርቶች ነበሩት። ያው ቀደረላሁ ማሻአ ፈአል። ትላንትናም ትንሽ አመሰ መሰለኝ ቀንም አላረፍኩም እንቅልፍ ያቸው። ያ ሙሐመድ ያ ቀውሚ ህዝቦች ሆይ እምነትን እምቢ አላችሁ አይደል? አላህን አንቀበልም አላችሁበት ቦታ ሆናችሁ በያዛችሁት እምነት ውስጥ ሆናችሁ የምትፈልጉትን ስሩ። እኒ ዓሚል እኔም ደግሞ ልክ እንደዛው ባመንኩበት መስመር ላይ ስራዬን እቀጥላለሁ። ሳታውቋት ቀርም። ይሄ ሰውፍ የሚለው ቃል አማርኛ የለውም፣ ፊውቸርን ነው የሚያመለክተው፣ ዊል እንደምትሉት በእንግሊዝኛ ማለት ነው። ስለዚህ ለወደፊቱ ዛሬ የሰራችሁትን ነገር ውጤቱን ሳታውቋት ቀርም ታውቁታላችሁ ነው። ግልጥ ነው ይሄ አይደለም? ከዛ 40 ቁጥር አልከኝ ቀጥለህ ፈተዕለሙን ሳታውቁ አትቀሩም። ምን አሁን የሰራችሁትን ስራ ውጤቱን ሳታውቁ አትቀሩም። በተጨማሪ ደግሞ መየእቲህ ማን እንደሚመጣው አዛቡን ቀ ቅጣት ማን እንደሚመጣ ሳታውቁት ቀሩ ይخزيህ የሚያወርደው ዱንያ ላይ እሱን የሚያወርደው ቅጣት ቢመጣበት ማን እንደሆነ ሳታውቁት ቀሩ ويحل عليه በሱ ላይ የሚሰፍርበት ሰው ማን እንደሆነ ሳታውቁት ቀሩ ዓዛቡ ሙቂም ቋሚ የሆነው የጀሃነም ቅጣት እማን ላይ እንደሚሰፍር ለወደፊቱ ሳታውቁት ቀሩ ታውቁታላችሁ ብለ በላቸው ነው ሚላ الله جل وعلا ግልጽ ነው አሁን ዲዋይ ወለ ቁጥር አላሁ አላህ ማለት የተወፈል አንፉስ ነፍስን የሚገል አምላክ ነው ወይም ደግሞ አንዲት ነፍስ ገሎ ከመድር ገጽ ማስወገድ የሚችል አምላክ ነው መቼ ነው ካላችሁ ሒነ መውቲሃ ያቺ ነፍስ በመሞቻ ሰዓቷ ላይ የሚገላት አላህ ነው ወለቲ ያቺኛው ደግሞ ለምተሙት ፊ መናሚሃ ተኝታ በዛው የሞትን ጽዋ ያልቀመሰችው ነፍስ ደግሞ ካለች ያው ይለቃታል ማለት ነው ወይም ደግሞ ወለቲ ለምተሙት ፊ መናሚሃ ፈዩምሲኩ ለቲ ቀዳ عليها الموت ورسل الاخرى الى اجل مسمى والتي لم تموت في منامها زي ده قوم ማለት ያስፈልጋል ማለት ነው ሙቻ ሰዓቷ ላይ ይገላታል ይወስዳታል والتي لم تموت في منامها ያቺ በእንቅልፍ ልቧ ቆይስቲ ቅርታ ያቺ በእንቅልፍ ልቧ ወይም በእንቅልፍ ወቅቷ ላይ ያለችንም ነፍስ ልክ እንደዚሁ አስፈላጊ ወለቲ ለም ተሙት في منامها ቆይሽ ወደም ቢታይ ነገር እንቅልፍ ላይ ሆኜ እኔም በደም ባላየሁት ማለት ነው حين موتها الله عندت نفس مموتها ساعات بدرسه غزي يتوف يقلاتان نفسوان يسدال والتي ياتشنيوان ندغمو والتي ياتشنيوانم اندزي يقلال لم تموت في منامها بمناموا يموتن صوا يلقمسچن نفس الله جل وعلا يقلاتال استشرون دمو نيو ويتوفى الانفس التي لم تموت في منامها هي الوفاه الصغرى هذه الايه لاعتبار معناها ان الله يتوفى النفوس على وجهين وفاه كامله حقيقيه وهي الموت والاخرى والاخر وفاه النوم لان النائم كالميت في كونه لا يبصر ولا يسمع ومنه قوله تعالى وهو الذي يتوفى الانفس وهو الذي يتوفاكم بالليل سمعوا ارنا الله يتوفى الانفس حين موتها الله عندت نفس يموتها ساعتها سيدرس يغلاتال والتي ياتشنم نفس يغلاتال لم تموت يالموتج في منامها في منامها مالت بتنشو موت لا يهونا وانان يموت سوى يالقمسچنم نفس اسوان بتهون كتنساش بحالا دنيا ملقق باللبات وقت لا يميغلات املاكنا ويلال فيمسك عندذا دمو ييزال ويم ياو يغلال معناتنا التي ياتشنو النفس يتنوا قبا يتوسنبات يتفردبات عليها الموت تنيتا ستابقا بسوا لا يموت فردبات نفس قالج بزاو بتنياچبت نفسوان ايملسو بزاو يوسدوال معناتنا ويرسلوا ليلانيو دمو يلقاتال ويرسلوا الاخرى ሌላኛይቷን ነፍስ ደግሞ ይለቃታል الى اجل مسمى እስከታወቀው ቀነ ቀጠሮ ድረስ እንድትቆይ ነፍስቷን ይለቃትና ግለሰው ነቅቶ dunia ላይ እንድንቀሳቀስ ያደርጋዋል ይላል ان في ذلك لايات لقوم يتفكرون በዚህ ውስጥ እኮ ለሚያስተነትኑ ماشي والتي ياتشنم نفس جمر يتنيوان لم تموت في منامها بتنياكبت بزاو موت يقرتشن النفس كتنسات بوحالا موسد باللبت مغدل باللبسات ميقلو الله نو زي درس قبان عرلم ويمسكو ان لزاو دمو الله يزال التي ياتشي النفس قضى عليها الموت بس ولا يقلاتال ويرسل الاخرى ليلاني بموت تنيتا ستابقى يموت الثاني التلف بات دمو نفس ويرسل الاخرى ليلاني ايتوا نفس نفس ايتوا يلقاتال الى اجل مسمى اسكتاو وقا يقنقطرو غزي درس انتقويل لما برك نفسان يلقلاتال غلسو نقطو ينقسقسال معناته اهونس السلام عليكم ورحمة الله وبركاته. كم السلام ورحمة الله وبركاته. تنهو تبلو اندهبت بنوراتش ونورو ومثله معه كذا دنيا وستيالو هابت تمساسا يون الليلة هابت بنوراتش ونورو اين هلو لفتدو به اين هلو بيزا كفلو كجهنم سات ما من سوع العذاب يوم القيامة كالقيامة كان اسكف في القطعة لما دنيا هلو ينسو بيهون دنيا مسايا مولو بيستاتشو اين هلو ستو كجهنم اسكف في القطعة لما ملت يوكرو نبر وبدالهم من الله يزان كان كالله يهونو نقر هلو يقلت اللاتشوال ما لم يكونوا يحتسبون سيقمتوت سياسبوت سيتعرطوت يالنبرو نقر هلو يفاهونو يقافتو تالنا ملو ابو ياسين ملسكو ابو ياسين يلو مسالي شكرا جزاكم الله خير ليلى مساعدات اياك انو ماشي مساعدة السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. اوكي استاذ اهون انت النادي وايت كراكرو بت ينبرون عيالي مندن نوني اني اهون قرآن انت ستفسر لن وين ميتم تمسير سسما انديت نمرد اهون بالن بتوقتنو ياندان የድሮ መካ ሙሽሪኮች ላይ አይደለም መመለሰው እኛ ያለንበትን ተጨባጭ ነው የሚያሳየኝ ነው ማለትና አሁን 40 አያ ላይ እስኪ ተረድቻለሁ አልተረዳውም የሚለውን እንድትገነዘብልኝ ነው فسوف تعلمون ያውቃሉ ميأتيه عذاب يخزيه ويحل عليه عذاب مقيم የሚለው አሁን at this time እንኳን በዚህ ዘመን እንዲው ሐቁን ያውቃሉ ማንቀጣት ላይ እንደሚወርድ ያውቃሉ አሁን ለምሳሌ አንድ አንድ ጓደኞቻችን ጋር سنነጋገር ግልጽ አድርገው ይረዱታል እኛ ትክክል እንደሆነ እነሱ ትክክል እንዳልሆኑ እንደዚህ ነው ወይ አሁንም ሙሽሪኮችን ነው ወይ የሚለው ይሄ አንድ ይሄኛው ጥያቄ ነው ሙሽሪኮችን ነው ወይ ያው ማያምኑትን በአላህ Subhanahu Wa Ta'ala ማያምኑትን ነው ወይ ቅጣት ማን ላይ እንደሚደርስ ያውቁታል የሚለው ነው ሁለተኛው ደግሞ አንድ ኡስታዝ አሁን ከዛ فسوف تعلمون ብሎ ኦኬ እኔ እየሰማው አይደለም አንዴ ጨርሽ አልቻለሁ ይሄ አንድ ጥያቄ ነው ሌላው ይሄኛው አንተና ዲዋይ ተከራከሩበት ነበርው ኡስታዝ አልጨረስኩም 42ኛ ኦኬ ሰነለ ሃሎ سبحان الله اوكي ايش ይሄን አብራራልኝና እንደገና እንመለሳለሁ የንቺ ጥያቄ እምነት ورد قطات مان እንደሚመጣው ሳታውቁ አትቀሩም ويحل عليه عذاب مقيم እንደዚሁም ደግሞ ቋሚ የሆነ የጀሃነም ቁጣት እማን ላይ እንደሚሰፍር ሳታውቁ አትቀሩም ማለት ነው እናንተም በያዛችሁበት አቋም ላይ ቀጥሉ እዚህ አቋማችሁ ውጤት አኺራ ላይ ጀሃነም ላይ ቋሚ ቁጣት ዱንያ ላይ አዋራጅ የሆነ ቁጣት ማን እንደሚገጥመው ሳታውቁ አትቀሩም ብለ ታውቃላችሁ ነው ስለዚህ ዛሬ አሁን ወዳለንበትም ተጨባጭ ስናመጣው አማኝና የኢአማኝ ጉዳይ ነው ኦኬ ዋካቹ ተመለሱ አላህን ያዙ እስልምናን ተቀበሉ ይያል እንጮሃለን አንቀበለም ብሎ አቋም ያዙ አይደል በግድ መኑ ብለን ጆሮ ጠምዘዘን ሰዎችን እምነት አጥር ውስጥ እንዲገቡ እንድናስገድድ አያቱ አይፈቅድም ምንድን ነው እናደርገው ግድ የለም እናንተም ባመናችሁበት መንገድ ቀጥሉ ነገ ከነጎዳ የዚህ እምነታችሁን ውጤት ሳታገኙና ሳታውቁ አትቀሩም ዱንያ ላይ ማን ነው ከአምላክ ዘንድ አዋራጅ ቁጣት የሚጠብቀው? ዱን አኺራ ላይ ደግሞ ቋሚ የሆነ የጀሃነም ቁጣት ማን ነው የሚያገኘው? ለወደፊቱላችንም እንደርስበታለን። በእህንኑ ቋንቋ ብንጠቀም አሁን ላለን ሰዎች በደንብ ያገለግላል አያቱ። እዛ መካ ሙሽሪኮች ላይ ብቻ የሚቆም አይደለም ምን ነው? ያው እንቅልፍ ላይ ሆኜ ስለነበር ነው ዝም ብዬ ገረፍረፍ ያደረኩት ቀደም እሺ። ሁለተኛ ብለሽ ነበር አንተና ዲዋዬ ተከራከራችሁበት እኔ ተረዳሁት እንዴት ነው ረሱል ሰለላሁ ዐለይሂ ወሰለም አትሰማ ኦኬ አሁን ሳልሰማ ረሱል ሰለላሁ ዐለይሂ ወሰለም ወደ ምኝታቸው ሲሄዱ ሰማለሁ አሁን ኦኬ اللهم اني ودعت جنبي باسمك ان امسكتها فارحمها ان ارسلتها فاحفظها كما تحفظ عباد الصالحين بلو دعاء يدرغو نبرنا በዛ መልኩ ነው ያሁን እሳቸው ሲተኙ ያው በዛ ለሞት ይችላልው የሚል ነው ዘንላት እንደዚህ ነው እኔ ተረዳሁት እንደዚህ ነው አሁን ደግሞ ዲዋይስ ያሰፋው ትንሽ ግራ ተጋባ ከዚህ ሐዲስ ጋር ከዚህ ዱአ ጋር ይያዛል የዚህ ተፍሲር ማይክሮ ብቻ ሰዓቷ ሲደርስ ይገላታል ችግር የለም እዚህ ጋር ችግር ያለው ወለቲ ለም ተሙት في منامها ያቺ በመናሟ ያልሞተችንም ነፍስ እኔ ሸርሄ የተወፈለቲ ለም ተሙት في منامها ስላለኝ በመናሟ ያልሞተችንም ነፍስ ብዬ ነበር የሰርኩት እሱ ግን አለ ወለቲ ያቺንም ነፍስ ይይዛታል የሚል ተፍሲር ሰጠ የቅዱ የሚል ምን ተፍሲር እንደያዘ አላቀም ወለቲ ያቺንም ነፍስ ይዛታል ለምተሙት في منامها በመናሟ ዋናውን ሞት እንድትሞት ያልተፈረደባትንም ነፍስ ምን ይዛታል ነፍሷን ይዛታል ከያዘስ በኋላ የሞት ውሳኔ ከተላለፈባት በዛ ያስቀራታል የሞት ውሳኔ ደግሞ ካልተላለፈባት ይለቃታል ብሎ ዲዋይ ይሄንን ሐሳብ ነው የሰጠው መጨረሻ ላይ ፖዚቲቭሊ በደንብ ገብቶኛል እሱ ሐሳብ ግን እኔ ያልኩት የተወፋ ስላለኝ ሌላ ሐሳብ ካለው አንድ ሁለት ሸርሐይቼ መልሳለሁ ብዬ አስባለሁ قال بعض السلف اذا قصر العبد في العمل ابتلاه الله بالهموم ابو ደስ የሚል ጥቅስ ነው ابو ሃይደር ሰው ስራ ሲቀንስ አላህ በሐሳብና በጭንቀት ይፈትነዋል ይላል ነው ደስ የሚል ሰው እኔ ለዚች ቃል የተነፈሰው ነገር አለ ብዬ ነበር ابو ሃይደር ሄዶ የዲዋይ ሐሳብ አሁን ያልኩ ይዛታል ብሎ በቃ ኺላፉ ያለው ላይ ነው ወለቲ ለም ተሙት في منامها ያቺ በመናሟ የሞት ፍርድ ያልተፈረደባትን ነፍስም አላህ ይዛታል ወደ ራሱ በቃ ትንሽ ሞት ላይ ነው ያለችው ትንሹ ሞት ላይ ነው ያለችው ዋናውን ሞት አልሞተችም ስላልተፈረደባት ይዛትና ውሳኔ ሲተላለፍባት በዛ ያስቀራታል የሞት ውሳኔ ካልተላለፈባት ደግሞ ይለቃታል ኒያለው ጀዛከላሁ ኸይር ፖዚቲቭ ላይ አሁን በደንብ አይ ወለኢን ሰአልተሁም ብትጠይቃቸው ኖሮ ማን ኸለቀ ሰማዋቲ ሰማያትን ማን ፈጠረ ወልአርዳ ምድርን ማን ፈጠረ ብለህ ብትጠይቃቸው ለየቁሉና ይላሉ አላሁ አላህ ነው የፈጠረ ይላሉ ቁል يا محمد صلى الله عليه وسلم بلاچو افرئيتم اتملكتون ما تدعون يمطراچون የምትገዟቸውን ሚን ዱንላሂ የምታመልኳቸውን ሚን ዱንላሂ ከአላህ ውጭ ኢን አራደኒ አላሁ አላህ ቢፈልገኝ እኮ ቢዱሪን በመጥፎ ነገር እኔን በመጉዳት አላህ ቢፈልገኝ ሀልሁነ እነሱ ካሽፋቱ ዱሪሂ ጉዳቱን የሚወርድብኝን ይከላከላሉ ወይ ብለህ ጠይቅ። አትመለከቱምን? ቁል አረአይቱም ንገሩኝ፣ ማ ተድዑነ የምትገዟቸው የምታመልኳቸው ሚን ዱኒላህ ከአላህ ውጭ የምታመልኳቸው ኢን አራደኒ አላሁ አላህ ቢፈልገኝ ብዱሪን በጉዳት እኔን በመጉዳት ወይም በመጥፎ ነገር ቢፈልገኝ ሀልሁነ ካሽፋቱ ዱሪሂ እነሱ ያን የሚመጣብኝ ችግር የሚወርድብኝ ነገር መከላከል ይችላሉን ብለህ ጠይቃቸው ንገሩኝ በላቸው። አው አራደኒ ወይም ቢሻኝ አላህ ብራህመቲን በጸጋ በእዝነቱ ቢሻኝ ሀልሁነ እነሱ ሙምሲካቱ ራህመቲሂ የአላህን እዝነት መያዝ ከኔ መከልከል ይችላሉን ብለህ ጠይቃቸው። አይችሉም ነው መልሱ። ከዛም መልሱ እንደዛ ከሆነ ቁል በላቸው ሐስቢ አላህ በቂ ጠባቂ አላህ ነው ብለህ በላቸው። አለይሂ በሱ ላይ የተወከሉል ሙተወኪሉን በሱ ላይ የሚመኩት በሱ ይመኩ። አለይሂ በአላህ የተወከሉ ይመኩ አልሙተወኪሉን ተመኪዎች በሱ ይመኩ ብለህ በላቸው። ቁል ያ ሙሐመድ በል ያ ቀውሚ ህዝቦቼ ሆይ ይዕመሉ ስሩ ያ ቀውሚ ህዝቦቼ ሆይ ይዕመሉ ስሩ አላ መካነትኩም ባላችሁበት በጥመት ጎዳና ላይ ሆናችሁ ስሩ ኢኒ እኔም ደግሞ አሚሉን እኔም ባለሁበት መንገድ ላይ ሰራለሁ። እምቢ ካላችሁኝ ባላችሁበት ቀጥሉ። ጣዖትንና ጉዛን ማምለክ ከወደዳችሁ በሱ ላይ ቀጥሉ። እኔ ደግሞ አላህን በብቸኝነት በማምለኬ በሱ ይቀጥላለሁ። ፈሰውፈ ተዓለሙን በስተመጨረሻ ግን ሳታውቁ አትቀሩም። ጣዖት በማምለካችሁ ጉዝን በማምለካችሁ ሳታውቁ አትቀሩም። መን ያእቲህ የሚመጣውን ሳታውቁ አትቀሩም። አዛቡን ቅጣት ዩኽዚ የሚያዋርደው የሆነ አዛብ መምጣቱን ሳታውቁ አትቀሩም። በዱንያም ሆነ በአኼራ ወዩሒሉ አለይህ በሱ ላይ የሚሰፍርበት የሆነ አዛቡን የሚሰፍንበት የሆነ አዛብ ሳታውቁ አትቀሩም። ቅጣት ሙቂም ዘውታር የሆነ ቅጣት እንደሚሰፍርባችሁ ሳታውቁ አትቀሩም። አዛቡን ዩኽዚህ በዱንያ ላይ የሚያዋርደው የተኛውን ኦኬ። ቁል በላቸው እዕመሉ ስሩ አላ መካነቲኩም ባላችሁበት ጉዑዝን በማምለካችሁ ጣዖትን በማምለካችሁ እንቀጥላለን ብለን ካላችሁ በሱ ላይ ቀጥሉ። ኢኒ እኔ አሚሉን እኔም ሰሪ ነኝ አላህን በብቸኝነት በማምለኬ ላይ በሱ ላይ ቀጣይ ነኝ። ከዛስ ፈሰውፈ ተዓለሙን ሳታውቁ አትቀሩም። ምንድነው ቅጣት በማ ላይ እንደሚሰፍር ሳታውቁ አትቀሩም። መን ያእቲህ የሚመጣውን ሳታውቁ አትቀሩም። አዛቡን ቅጣት ዩኽዚህ የሚያዋርድ የሆነ በዱንያ ላይ ወየሒሉ የሚሰፍርበት የሆነ አለይህ በሱ ላይ አዛቡን ቅጣት ሙቂም ዘውታር የሆነ ቅጣት በአኼራ በማ ላይ እንደሚሰፍርባችሁ ወደፊት ሳታውቁ አትቀሩም። ጊዜው በደረሰ ጊዜ አሁን እምቢ ብላችሁ ግን ባላችሁበት ሁኔታ ቀጥሉ። ግልጽ ነው። ኦኬ። ዘልና አለይከ ልኪታብ እኛ በአንተ ላይ መጽሐፍን አወረድን ልናስ ለሰዎች ብልሐቅ በትክክል ወደ ብርሃን የሚመራ የሆነ በሱ ላይ ለሚሰራ ሰው ትክክለኛውን መንገድ የሚመራ የሆነ ቁርአንን መጽሐፍን አወርደናል። ፈመን ይህተዳ በሱ በቁርአኑ የተመራ ሰው ፈሊነፍሲሂ ለሱ ለራሱ ነው። ወመን በለ የጠመመ ሰው ደግሞ በሱ ያስተባበለ በሱ የካደ ሰው ደግሞ فإنما يضل السكو يميتمو عليها بنفسه لاينو وما أنت أنت للهم عليهم بالنسو لاي بوكيل تتياكي بسرات شوك وقاتاري عدل لهم أنت ما درس انجي ياسو بسرا كنون منغل بكتل وقران بيمرا لراسونو لنفسونا سرا بسو بياستباب لنا قوزان بماملك تعوت وماملك بسو لاي بكتل بنفسي وبراسونا سراو انجي انت بسو هتياك يا هذا اللهم الله الله كو يتوفى الانفس نفس يذاتال حين موتها بموتك زي نفس الله يذاتال والتي ياتشنم نفس يذاتال لم تموت يا لموتتشوا النفس يذاتال في منامها بنقر في الباوست بمتنيا زي يا سو ياتشي نفسيا كانوا كنيا سنتنيا نفسياتكم الله يذاتال فيمسك التي ياتشنيو النفس دمو يذاتال الله كياذاتشو كبلوت النفسوچ ماكل ياتشي فردبات النفس قضى عليها الموت موتن زلالماوي موتن يفردبات النفس يذاتال ويرسل الاخرى كتنياچ بوحرا دمو يالفردبات دمو يلقاتال الى اجل مسمى يتاوقون قد قدرو درس ቀን ዋስ ከደርስ ድረስ ርስቁ አስቀረ ድረስ ያቺ ነፍስ ይለቃታል እና في ذلك بزي وستكو لآيات ብዙ ተአምራት አለ ለቀውም يتفكرون ለሚያስተነትኑ ህዝቦች ብዙ ተአምር አለ ውስጡ ላይ ይሄ ነፍስን አንድ ሰው ለምሳሌ አንድ ሰው አንቅልፍም ቢያራውን ሰው አንድ ሰው ያቺን ያዛኝ የተኛውን ሰው ነፍስ ተረክቦ የሚቋጠር ሰው የለም። ምሳሌ የእንቅልፍ መዳይን ሰጥቶ ሊያስተኛው ይችላል። የሆነ አደንዛይ እንትን አደንዛይ ሰጥቶ ሊያስተኛውን ነገር ሊያረጋው ይችላል። ነፍሱን ቁጥጥር ላይ ማድረግ አይችልም። በዛም ሰዓት ነፍስ ባለ ህጅ ነው የምትሆነው ማለት ነው። እንቅልፍ እንኳን የእንቅልፍ መድኃኒት እንኳን ወዞ ቢተኛ ነፍስ ያ የእንቅልፍ መድኃኒት የሰራው ዶክተር ነፍስ ያን ቁጥጥሩ ስራ አይውላትም። ማን ነው የሚያት ነፍስ ያው አላህ እጅ ነው የምትሆነው ማለት ነው። አምተኸዙ ያዙን ዴ ሚን ዱንላህ ከአላህ ውጭ ሹፋአ አማላጅ ሽማግሌ ያዙን ዴ ቁል በላቸው አወለው ካኑ ቢሆኑስ ላየምሊኩነ ሸይአን እነኝ የያዟቸው ጉዛኖቹ ላትና ኡዛ ቢሆኑስ ላየምሊኩነ ሸይአን ምንም ነገር ባለቤትነት ድርሻ የሸፋዓ ድርሻ የሌላቸው ቢሆኑስ ወላ ያዕቂሉን እነኝ ጉዛኖች ደግሞ እነዚህ ሲያመልኳቸው እንዲገዟቸው ማያውቁ ቢሆኑስ قل بلاچو يا محمد صلى الله عليه وسلم اوكي يا زون دي انني مكه مشركوك يا زون دي هؤلاء المشركون بالله من دونه الهتهم التي يعبدونها شفاء انني يا مكه مشركوك يا زون دي كالله وجه يعملكواچو ከአላህ ውጭ የሚያመልኳቸው አማልክቶቻቸውን ሽማግሌ አርገው ወደ አላህ ያማልዱናል ብለው ሽማግሌ አርገው ያዟቸው እንዴ? ቁል በላቸው አወላው ካኑ ቢሆኑስ لا يملكون شيئا كزي كشمغلناو منتن لا يملكون شيئا ما يجب بالبيتنت ويم درشا يلاچو كهونوس أولو كانوا كنبروس لا يملكون يما يملكو ما يقباتو يريلاتو بيهونوس درشا يريلاتو بيهونوس لا يملكون شيئا كشمقلنا ما يتشلو ما مالد ما شماغل ما يتشلو بيهونوس ولا يعقلون إما يوقس أولو كانوا بنبروا لا يعقلون شيئا لا يملكون شيئا أولو كانوا بل السلام عليكم نبروا. عليكم السلام ورحمة الله وبركاته. እዚህ ላይ ለምን ቢሆኑስ እንላለን? ቁል በላቸው አውለው ካኑ የሆኑትን ላያምልኩና ምንም ማይዙት ወይም ደግሞ ማይገባቸው ማያስቡትን ብለን ብናልፍ አንተ ቢሆኑስ ለምን ትለዋለ? ባይሆኑስ እኮ ነው። ቢሆኑስ እኮ አይደለም ባይሆኑስ። ወለው ቁል በላቸው አውለው ካኑ የሆኑት ማያስቡት ምንም እጃቸው ላይ የሌለ ቢሆን የሆኑት ለምን አንላቸውም? ለማባባቸውም ሳይሆን ይወለ ቁል ያ ሙሐመድ ሰለላሁ ዐለይሂ ወሰለም የሰማውኝ ነው። አተተኺዙነ ሹፈዓ ከማ ተዝሙነ ወለው ካነት አሊሃቱ አሊሃቱን ولو كانت الآلهة لا تملك شيئا. ولو كانوا ملو يهونوت كل بلاتو لو كانوا يهونو السيوان يهونوت بالنلس على اللهم اندزان واستمر السلام استاذ قل بلاتو ولو كانوا بيهونوس لا يملكون شيئا ምንም ነገር ማይገባቸው ከሽምግልናው ምንም ነገር ማይገባቸው ቢሆኑስ ብለህ ባላቸው ወላ ያቂሉን ስትገዟቸውም የማያውቁ ቢሆኑስ ብለህ ባላቸው። ኦኬ እንደም ኦኬ እሺ ሹክራን አላህ ይጨምርልህ። አፍዋን لا يملكون شيئا منم نجر ما يتشلو ما الشماغل يما يتشلو بيهونوس بله بلاتشو ولا يعقلون إما يعقوم مدنو ما يعقوه الناس سيقزوا اتشو بوزا الناتشو عاقوم بتككل النعم مماوات يسماي بالا بيثنة يسمايات بالا بيثنة والأرض يمدرم ثم إشما أزت قلوب الذين لا يؤمنون بالآخرة إشما أزت يكم اثران قلوب الذين اننا سوش لب لا يؤمنون بالاخره بالله باندنتنا بمچو عالم يما يامنوا سوش لباچو يكم اثران واذا ذكر الذين اننا بتوسل زي من دونه كالله تشالوا تماثل بتوسل زي اذا هم بزي زي الناس يستبشرون بس لاچوان لمن سميحاچوان يغار لاچوانا ስሜታቸው ያ ነገር አላህ ወጭን በተወሳ ጊዜ ልባቸው ይቆማተረው ሰማቸው ይጨፈዳቸው ለምንድነው ስሜታቸውን አይጥንትን አይጋራላቸው። السلام عليكم ማለሽ እነ ሊጠይቅ ነው። ቆይ እዚ ላይ ወኢዛ ዙክሩ ወህደሁሽ ማዘት ሚሎ ምን ሲያስቡ ነው እነሱ ያላመኑት የሚያምኑት? ወኢዛ ዙክራ አላህ ስላ አላህ በተወሳ አላህ መብቻይነት እናምልክ በአላህ ላይ አታጋሩ ተብሎ በተነገረ ጊዜ ኦኬ ምን ይላሉ? እሽማ አዘት ቁሉብ الذين لا يؤمنون بالاخره ሞቶ መቀስቀስ ሞቶ ለሂሳብ መቅረብ ብለው የቂያም ቀን አሉ ብለ የማያምኑ ሰዎች ልባቸው ምን ይሆናል? ይቆማተራል ይደርቃል። لمن الناس يفلقوا دينا فتح عيلوا ما عيدستهم لمن الناس هنا لمن يفلقوا إهين نقرأ ذا لما يفلقوا الناس لا تعود مارد كسو ما تعود ما تشفر إهين نوع سميها تشون تنميلا تشون فتح ميلو لزين أوكي شكرا وإذا ذكر الله وحده الله بتشنة بتوساقذي اشمعزت قلوب الذين لا يؤمنون بالآخرة إننا سوش لباتشو يكو ماتر عيدر قال بأخير عيام ما يامنو سوش لباتشو إيدر قال وإذا ذكر الذين من دونه من الأصنام والأوثان والأولياء إذا هم يفرحون ليلوش دمو تأوتوش إيتابوت منامن ليلوش أولياء مشايخوش منوش النزي باروت بتوسو يدمو إذا هم يفرحون النسو يدستالو لمن هوا نفساتشون سميتاتشون زنباراتشون يغيط من اللاتشون ميك امو لماك ميت او لماك او لماك بلاد سميتون سلامي قارلر بكا ميك افرو لماك افر سميتون يدستالو مالاتنو كال لهو جالو تنقرو سيووسو يدستالو لمن سميتاتشون سلامي غيط من اللاتشون قول بلاتشون اللهم يا الله فاتر السماوات قل بل يا محمد صلى الله عليه وسلم اللهم الله هو يا فاتر السماوات فتم سماين يفتر كجتها هو اللهم يا فاتر السماوات يا خالق السماوات سماين يفتر كجتها هو والأرض مدر والأرض مدرنم عالم الغيب يروك النجار متوقعهم جتها والشهادة يقربنم أنت أنت كو تحكم تفردال بين عبادك بباري أو تشماكا فيما كانوا فيه يختلفون سلا يبت بنبرو بتنقر لي ولو أن للذين ظلموا ولو أن للذين لننيا بنوراتشو ظلموا لبدلوت ما في الأرض جميعا بمدر يالله نقر هلو لاند سوسة درقو بيستطو زاري لاند يكيام كان لاند كهادي بمدر بدنيا يالله نقر هلو لسو اندب على بيتنات بيستطو ومثله معه كزي كما جمعاك تستطو منقر تجمعي السون منياك لندقنا بيستطو لفتدو به بيزاياك عرب نبر من سوء العذاب كزي كفا وقطعت لمدان بيزا يا قرب نبر يوم القيامة هي قيام كان مالكم وبدا لهم للنسو تقلص اللاتشو من الله كالله زن ما لم يكونوا يحتسبون تتبقوت يعني وبدا لهم تقلص اللاتشو من الله كالله زن ما لم يكونوا يحتسبون سياسبوت موتو مكسكس يلم بلو سياسبوت يال نبرو نغر غلص هون لاچوا قطات يقبر قطات يموت ميزان منام عال بلو سياسبو نبرو نغر غلص هون لاچوا معناتنو السلام عليكم السلام نو انا اسمم نبره لذا بيي نو انسوت 36 هانون زاري يا استاذ من كل فتشي بني والارض مدرنم عالم الغيب يروق الاواق يوم فجتا والشهادتي يقربنم انت تحكم انت تفردال بين عبادك بباريعه ماكن انت تفردال فيما كانوا فيه يختلفون سلا يجبت بنبروبت نجر لاي فيما نجر كانوا بنبروبت فيه بزاوست يختلفون سلا يجبت بنبروبت نجر لاي لجنبلان كونو ميرو 46 اوكي ولو ان للذين لننيا بنوراچو ظلموا لبدلوت لامصنوج بنوراچو لامصوت ما في الارض جميعا በምድር ላይ ያለ ነገር ሁሉ የቂያም ቀን ለአንድ ሰው ቢሰጠው በምድር ላይ ያለ ነገር ሁሉ ነገር ቢሰጠው ሀብት ነው በዩ ምንድነው ቴክኖሎጂ ሁሉ ነገር ለአንድ ነገር ቢሰጠው ومثله معه ከሱም በተጨማሪ እንደገና ሌላ በምድር ላይ ያለ ነገር ሁሉ አንድ አምሳይ ያደርጎ ቢሰጠው ለፍተደው به በሱ ነገር በዛ ያቀርብበት ነበር لفتدوا به بيزا يعقربوا نبر من سوء العذاب ككفاو قطات يوم القيامه فقيام كان ككفاو قطات بيزا ارغو يعقربوا نبر جن ايقبلوتم معناتنا وبدا لهم جلص هونلاچو من الله كالله زند ما لم يكونوا يحتسبون ما لم يكونوا يحتسبون سايجملوت የነበረው ነገር የቅጣቱ አያልነቱ አንድ ቀን አሰባቦ ተጨንቀውበት ያላወቁት ነገር ግልጽ ሆነ ያልገመሙት ነገር ግልጽ ሆነላቸዋል ማለት ነው وبدالهم لنني لا استبابلو ሰዎች ግልጽ ሆነላቸዋል ሰይአቱ ማከሰቡ የሰሩ ስራ ላይ ሰይአቱ መጥፎ ማከሰቡ የሰሩ ስራ መጥፎ ላይ ግልጽ ሆነላቸዋል ከዛስ وحاق بهم بالنسو لا يسفر بباتشوال ما كانوا به يستهزئون سيال لا قدوبت سياخ يدوبت ينبرو نقر لا بالنسو لا يسفر باستهزاءاتشو وما لاقاتو سياس تنقواتشو سياس راراتشو نبرو نقر عذاب بالنسو لا يعني عذاب على سيبال موت كدات على سيبال قيامة جهنم على سيبال سيال لا قدوبت ينبرو نقر لا بالنسو لا يسفر على مارتنا እንዳላገጡ ተላገጡ አይቀርውም ማለት ነው والله اعلم جزاكم الله خير الجزاء ተረኛ ማይክ ያዝ ወእያክ ወእያ السلام عليكم ورحمه الله وبركاته ولا ان سالتهم بتطيقاتهم من خلق السماوات والارض سماءنم مدرنم ما نفطره بلا بتطيقاتهم لا يقولون يلالو من الله الله يفطر يلالو قل براچو افرايتم اتملكتم ما تدعون متغزاچو وندمو متتراچو قساقوسوچ من دون الله كالله ليلى متغزاچو قساقوسوچو ان ارادني الله الله بيشن ወንደሞ እናራዳን ያላህ አላህ ቢሽን የነብዩ መሐመድ ነው ሚሉት ቢዱርን እነን ሊጎዳን ሐልሁና እነሱ ካሽፉ ዱርሂ እሄም አላህ የሚጎዳኝን ወንደሞ የደረሰብኝን ቅጣት ይከለክሉኛል ወይ ብለህ ጠይቃቸው መልሱ ኖ አይመልሱም አይጠቅሙም ምን ان ارادني الله بدر هل هن الناس كاشف دره اكلكلني على وبله بلاچو او ارادني الله بفلجني دمو برحمتين صقاون بلستين هل هن الناس ممسكات رحمته هي الله يمسح مسطين صقا ما يزالو ويس دمو لكلكلني يخلالو وبله طيقاچو مرسو አይደለም ቁል በላቾ ሐስቢያ ቁል በላቾ ሐስቢያላህ ሐስቢያላህ ሐስቢያ ሐስቢያላህ አላህ በቂ ነው በላ አላህ ለኔ በቂ ነው በላቾ አለህ በሱ የተወከሉ መመክ የተወከሉ ማለት መመክ አላህ መመካይ ነው አልሙተወክሊን الله يا ممكيا مدغفيان بلاچو الله ممكانا مدغفيانو ودسو يدغفالو بنه بلاچو قل بلاچو يا ابو ياسين اخوي የመጨረሻውን ድገሙ። አለ ኦኬ ቁል በላቾ ሐስቢ አላሁ አላህ በቂ ነው በላቾ አለይሂ ወደሱ የተወከሉል ሙተወክሊን ወደሱ መመካዬ እሱ መደገፊያና መመኪያ ነው በላቾ በለው። አዎ ኦኬ ቁል በላቾ ያ ቀውሚ ይወል አቡ ያሲን አንዴ እሺ እሺ እነሱስ የሚመጣብኝን በላ የሚከራከሉ መከላከል ማይችሉ ከሆነ ወይም የሚመጣልኝ ጸጋ እነሱ መከልከል ማይችሉ ከሆነ ቁል በላቸው ሐስቢ አላህ አላህ በቂ ነው በላቸው። እነኚህ ሰዎች ምንም ማድረግ መጥቀም መግዷት አይችሉም። ከዛስ ሐስቢ አላህ አላህ በቂ ነው በላቸው አለይሂ በአላህ ላይ በሱ ላይ ማለት ነው አለይሂ በአላህ ላይ በሱ ላይ የተወከሉ ይመኩ አልሙተወከሉን የሚመኩት በሱ ላይ ይመኩ ይመኩ። ኦኬ ቁል በላቾ ያ ቀው ደግሞ ደግሞ አስተካክሎ እዚህ ጋር ስላላገናኘው ነው። ኦኬ ለደግሞ ኦኬ ቁል በላቾ ኦኬ ወላ ኦኬ ወንየት ጋር ነው ደግሞ ቁል በላቾ ሐስቢ አላሁ አላህ በቂ ነው ያሲን ዝከበሩ ቁል በላቾ አለይ ሐስቢ አላህ አላህ በቂ ነው አለይሂ በሱ ነው ሚመካ የተወከለ ሙተወከሉን በሱ ላይ ነው ሚደገፉ ሰው በሱ ላይ ነው ሚደገፉ በላቾ ባለው። አዎ ማለት ነው ይወል ቁል ሐስቢ አላህ አላህ በቂ ነው አላህ ካፊ ነው በል። ከዛስ እንደዛ ካለ በኋላ አለይሂ በአላህ ላይ የተወከሉ ይመኩ አልሙተወከሉን መመክ ተመኪዎች ሁሉ በሱ ላይ ይመኩ በሱ ላይ ይመኩ። ቁል በላቾ ያ ቀውሚ ያ ቀውሚ የናንተ ሰዎች ይእመሉ አድርጉ አላ መካናቲኩም ወንደሞ ሲሩ አላ መካናቲኩም ምትሰሩትን ወንደሞ ምታብዱትን አብዱ ኢኒ እነም አሚሉን ይሰራሎ ፈሶፈ እነም እናንተ ምትሰሩትን ሲሩ እነም ምሰራውን ይሰራሎ ፈሶፈ ተዓለሙ ታውቁታላችሁ መቼ መንያቲ የመጣ ጊዜ አዛቡን አዛብ የመጣ ጊዜ ይኽዚህ ሚያዋርድ ወየ ሚያዋርድ የሆነ አዛብ የመጣ ጊዜ ታቃላችሁ ወይህሉ አለይ የሰፈራችሁበት ጊዜ አዛቡን አዛም ማለት ቅጣት ሙቂም ኢዛ መኖሪያ ሙቂም ማለት የመኖሪያ ሆናችሁት ጊዜ እዛን ጊዜ ታቃላችሁ ማለት ነው። ኦኬ እና አንዘልና እኛ አለም ከሚለው ቀጥለ በል አዋሲ ፈሰውፈ ተዕለሙን ታቃላችሁ መቼ ፈያአቲ የመጣ ጊዜ አዛቡን አዛብ የመጣ ጊዜ ይኽዚህ የሚያዋርድ የሆነ ቅጣት የመጣ ጊዜ ወይሕሉ ሰፋሪ የምትሰፍሩበት አላህ ይባርክ። فسوف تعلمون ساتاقوا اذكروا من انه ساياقوا ما يقروت من يعتيه عذاب قطات يميمطاو ما عندهن ساياقوا يقروا يخزيه يمياوار قطات ما عندهميمطاو ساتاقوا اذكروا ودفيت تاقوا تعلاچو معناتنا ساتاقوا اذكروا ويحل عليه بسوم لا يسفربت عذاب مقيم زوتار يهونا قطات እንደሚሰፍርበት በማን እንደሚሰፍር ሳታውቁ አትቀሩም ታውቃላችሁ። እዚህ አሁን እንዳስተባባላችሁ በዚህ እንግኛችሁ ቀጥላችሁ አትቆዩም። ይሄ ላትና አውዛም ሌሎቹ አማራጮች ከዚህ ነገር የሚከራከሩ አይደለም ዛሬ እናንተ እንደምትሉት ነው። ኦኬ ፈሰውፈ ተዕለሙን ሳታውቁ አትቀሩም ማን ያአቲህ የመጣ ጊዜ ምን አዛቡን አዛብ የመጣ ጊዜ من يأتيه من عندني متى من اوكي من يأتيه من عندني متى عذاب قطعت يخزيه የሚያዋርድ ቅጣት ማለት ነው ወይህሉ የሚሰፍሩበት አላህ በሱ ውስጥ አዛቡን ቅጣት ሙቂን በሱ ነዋሪ ሆናችሁ ማለት ነው ቀጥሎ እና አንዘልና እኛ አወረን አለይከል ኪታባ ቁርአንን አወረን ባንተ ላይ للناس ለሰዎች بالحق بتكክል ሐቀኛ የሆነ ቁርአን አወረድ ፈማን ህተዳ በዚህ መምሪያ ቀጥ ያለ ሰው ፈለነፍሲ በነፍሱ በራሱ ማለት ነው ወመን ደላ የጣመመ ሰው ፈኢነማ ይድሉ እሱ ተጣመዋል አለይሃ በነፍሱ ላይ ተጣመመ ሰው ነው ማለት ነው ወማ አንተ አንተ እኮ አለይህም ቢወኪል ومن ضل بلا ومن ضل بلا جمره اسكي ابو ياسين ومن ضل يتطمم سو عندما منجد يتلقق سو معناتنو فانما يدل فانما يدل السو تطموان عليها بنفسه علي وعندما بتمته لا معناتنو عليها معنات بنفسه لا براسه لا اه ومن ضل يتمم سو فانما يدل السو يمطمو عليها بنفسه لاين نو فانما يدل السو يمطمو عليها بس بنفسه لاين نو اه تاكيد نو هون الزيغا يتمم سو طمو وما انم سو يدل يمطمو بالله ذيكي زاري الله كهيارنته كفخارقنته نيغولبت نغا يلم قران نلقبلن بين ከቁርአን ከቁርአን ካለው ስልጣን ምንም ይቀርስ ማለት አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢል የሳቸው ከሳቸው ከተሰጣቸው ከነብያቸው ይጎድልባቸው ነገር የለም ወማ አንተ ገባ ወማ አንተ ገባ አስቀድም ቢልም በራሱ ላይ ነው አልሰግድም ያለ እንጂ ወላ አላህ ወላ ነው ማየቡም አለይሃ በነፍሱ ላይ ነው አዎ በነፍሱ ላይ ነው ማለት وَمَا أَنْتَ يَا مُحَمَّدْ عَلَيْهِمْ بِالنَّسُولَ بِوَكِيلِ تَتَيَّاكِ عَدَلْ لَهَمْ الله الله كو يتوفى الأنفس من نفسان قدلتال هين موتها قدى أجلاس درس والتي لم تموت ياتي دمو يالموتج في منامها بإنكلفة فيمسكو يوز ايزاتال التي ياتي قضاها اجلا يدرسج معناتنا عليها عليها الموت يموت اجل قضا يدرس بيتفردبات التي قضا معناتها ياتي يتفردبات عليها بالصلاه الموت موت تفردبات نفس ايزاتال ويرسل الاخرى بانكلفا وسط ايزاتال بلن نبر ويرسل ياتين قضا يدرسباتن ايزاتال ቀዳ ያልደረሰባትሽ ወይርሱሉሂ ኢሊካታል አልኡኽራ ቀዳዋ ያልደረሰባት ማለት ያልተፈረደባት ኢላ አጀል ሙሰማ ቀዳዋ እስከሚደርስ ድረስ ኢነ ፊ ዛሊካ ኢሄ ኢነ ፊ ዛሊካ ኢሄ ለአያቱን ተአምራት ነው ሊቀውምን የተፈከሩ ሚተነትኑትና ሚያስ ሐሳብ ያላቸው ሚተነትኑ ሰዎች ኢሄ ተአምራት ነው ማለት ነው እዚህ እዚ ምተነት እዚ አያ ምተነትኑ ሰዎች ተአምራት ነው ማለት ነው አመተخذو ያዙ እንደ ምን ዱንላህ ከአላህ ሌላ ሹፋአ ሽማግሌ ያዙ እንደ ወይን አማላጅ ቁል በላቾ አወለው ካኑ ቢሆኑ አወለው ካኑ የሆኑ ላ ይምልኩና ምንም የሌላቸው ወይ ደሞ ምንም ማይጠቅሙ ሸይአን ምንም ነገር ላ ያቂሉን ወይ ደሞ ማይናገሩ ማይሰማ ወይ ደሞ ማያስብ ኦኬ ቁል በላቾ አወለው ካኑ የሆኑትን ላ ይምልኩና ምንም በጃቾ ላይ ወይ ደሞ ማይጠቅሙትም ሸይአን ምንም ነገር ጥቅም የሌላቸው ያዙ እንደ ወላ ያቂሉን ወይም ደግሞ የማያስቡትን የማይናገሩትን ትይዛላችሁ። እንደ እዚህ ጋር እንዴት ነበር የፈሰር ከሆነ እኔ የገባኝ መጀመሪያ ወለው ካኑ የሆኑት ላየምልኩነ ምንም ጥቅም የሌለ ምንም ነገር ላያቅሉን አይናገሩም አይጋገሩትን ያዙ ያዙ እንዴ ያዛችሁ እንደ በላቸው እንደዛ ነበር የገባኝ መጀመሪያ። አንተ እንዴት ነበር የፈሰርኩ ዲዋ? ሃኑን ቀጥሎ ከፊት ለፊት ያለውን አያ ልቀውሚን የተፈከሩ የሚለውን ድገመው ያለች ነው። እነ ፊ ዛሊከ ለአያትን ልቀውሚ የተፈከሩ የሚለው ኦኬ። አላሁ አላህ ይገድላል። አላሁ የተወፈል አንፍሱ አላሁ እኮ ማንኛውም ነፍስ ይገድላታል። ሂነ መውቲሃ መሞቻዋ ሲደርስ አለቲ ያቺ ለም ተሙት ያልሞተች ፊ መናሚሃ በእንቅልፏ ፈዩምሲኩ ይዛታል አለቲ ያቺ ቀዳ አለይሃል መውቱ ቀዳም የተፈረደባት ቀዳ ማለት የተፈረደባት ነፍሷንም ይገድላታል ወይም ትሞታለች። ወዩርሲሉ ልኡኽራ ይልካታል። እንዴት ይልካታል? ለም ተሙት ፊ መናሚሃ ብለን ነበረ። አላሁ በእንቅልፋችን ነፍሳችን ይይዘናል። ቀዳው የደረሰችው በዛው ትቀራለች። ቀዳው ያልደረሰች ግን ወዩርሲሉ ትላካለች ኡኽራ እንደዛ ቀዳው ያልደረሰ ኢላ አጀል ሙሰማ ቀዳው ሲደርስ እንድትሞት ማለት ነው። ኢነ ፊ ዛሊካ ይሄ እኮ ለአያቱም ተአምራት ነው። ሊቀውምን የተፈከሩን የሚተነትኑ ሰዎች ይሄ ተአምራት ነው። ሊቀውምን እነኛ ሰዎች ቀውም ማለት ሰዎች ማለት ነው። ከፊሎች የተፈከሩን የሚያስቡት ሰዎች ተአምራት ነው ማለት ነው። እነ ፊ ዛሊከ በዚህ የሞተችዋን ነፍስ በመያዟ የተኛችዋን ነፍስ ከእንቅልፏ እስከምትቀሰቅስ ድረስ በመያዙ አላህ እንደገና ያለውንም ከእንቅልፏም ስትነሳ ደግሞ ወደ ነፍሱም ወደ ዱንያ በመላኩ ወደ ሳሂቡ ወደ ባለቤቱ በመላኩ ለአያትን ትልቅ ተአምር ነው። ትልቅ መረጃ ነው። ደሊል ነው። ዋዲህ የሆነ ነው። በአላህ ችሎታ ላይ ሊቀውምን የተፈከሩ ለሚያስተነትኑ ለሚተደብሩ ለሚያደርጉ ሰዎች ትልቅ ተአምር ነው። ትልቅ አያት ነው። ገባሽ እህቴ? ማናት? እኔ አላየሁም ሎቢ ላይ። አሁን የስ ብላለች። ኦኬ ኦኬ። አሚተኸዙ እዚህ ላይ ነው። ቆይ እስቲ አሚተኸዙ ያዙ እንደ ሚን ዱኒላህ ከአላሁ ሌላ ሹፈሃ ሽማግሌዎች ቁል በላቸው አውለው ካኑ የሆኑት ማለት ነው። ላ የምሊኩነ ምንም ማይችሉት ወይም ደግሞ ምንም ማያደርጉ ሸይአን ማያደርጉት ወላ ያቅሉን ማያስቡት ማይናገሩት ማለት ነው። ይኸውልህ አሚተኸዙ ያዙ እንደ ሚንአላህ ሌላ ሚንዱኒላህ ሚን ዱኒላህ ከአላሁ ሌላ ሹፋአ ሽማግሌዎች ወይም ደግሞ አማላጅ ቁል በላቸው አውለው ካኑ የሆኑት ላ የምሊኩነ ምንም በእጃቸው ላይ የሌለን ወይም ደግሞ ምንም ማይችሉት ሸይአ ምንም ላ ያቅሉን ማይናገሩት ማይጋገሩት ወይም ደግሞ ማያስቡትን ያዙ እንዴ አይደለም እንዴ ይሄ ያዛችሁ እንዴ በላቸው። አሚተኸዙ ያዙ እንዴ ሚን ዱኒላህ ከአላህ ውጭ ሙሽሪኮች ከአላህ ውጭ ያዙ እንዴ ሹፋአ ሽማግሌ ያዙ እንዴ ወደ አላህ የሚያሸማግላቸው ሽማግሌ ያዙ እንዴ? ይሄን ተረድቻለሁ። አዎ ቁል ለው ካኑ ምትለው ነው። በቃ ነገ ችግር እዛ ላይ ነው በላቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም። ለው ካኑ የምትለዋን ቃል እንዴት ነው የፈሰርከው አንተ? ግን እኔ እንደ ኡስታዝ ሲያስተምር የገባን ቁል በላቸው ለው ካኑ የሆኑትን ላ የምሊኩነ ምንም የሌላቸው ወይም ደግሞ ምንም እጃቸው ላይ የሌለ ሸይአን ምንም ላ ያቅሉ ለማያስቡት አዳምጠኝ ኡስታዝ አቡ ያሲን። እሺ እሺ። ቁል በላቸው አወላው ካኑ ቢሆኑስ ላየምሊኩነ ሸይአን ምንም ነገር ባለቤትነት ምንም ነገር ላየምሊኩነ ሸይአን አንድም ነገር ባለቤትነት ማይመልኩ ቢሆኑስ ማያዝ ድርሻ የላቸው ቢሆኑስ በሽምግልና ቢሆኑስ እናንተ እንደምትሉት ቁል በላቸው አወላው እነሱ ሽምግልና እነሱ ያሸማግሉ ነበር ለያዟቸው እናንተ እንደምትሉት አወላው ካሉ ቢሆኑስ ባይሆኑ ላየምሊኩነ ሸይአን። ኦኬ አሁን ገባኝ። ሹፋሃኡ ባይሆኑስ ኦኬ እዚህ ላይ ቀጥሎን ኦኬ አሁን ገባኝ። ምን ዱን ኢላ ሹፋሃ ቁል በላቸው አወላው ካኑ ባይሆኑስ ምን ባይሆኑ ሹፋሃ አደል አወላው ካኑ ባይሆኑስ ምን ላየምሊኩነ ሸይአን ምንም ነገር ማይገባቸው ላየምሊኩነ ሸይአን አንድም ነገር ማያዝ ማይችሉ በዚህ ነገር ድርሻ ባይኖራቸውስ በሽምግልናው ወላ ያቅሉን እናንተም ደግሞ ስትገዟቸው እነሱ ማያውቁ ቢሆኑስ ኦኬ አሁን ገባን ባረከላህ ወላ ያቅሉን ማይናገሩ ሳይሆን ማይጋገሩ ሳይሆን ወላ ያቅሉን እነሱ ሲገዟቸው ማያውቁ ቢሆኑስ ኦኬ ያባኛው ወላህ ጠይቃቸው ያቄ ነው ማለት ነው። ቁል በላቸው አወላው ካኑ ባይሆኑስ ላየምሊኩነ ምንም ማይችሉ ሸይአን ባይሆኑስ ላየምሊኩነ ምንም በእጃቸው ላይ የሌለ ሸይአን ምንም ባለቤትነት የሌላቸው ነገር ቢሆኑስ ወላ ያቅሉን የማያውቁስ ብሎ ምን ነው የማያውቁት እነሱ ሲገዟቸው የማያውቁ ቢሆኑስ ብለህ ጠይቃቸው። ኦኬ 44ኛ ቁል በላቸው ሊላህ ሹፋሃ ሽምግልና ያአላህ ነው ጀሚአን ሁሉም ማለት ነው ለሁ ለሱ እኮ ኦኬ ለሁ ለሱ ለአላህ ማለት ነው ለሁ ለሱ ለአላህ ሙልኩ ሰማዋት የሰማይ ንግስና ወልአርድ የመሬትንም ንግስና ለሱ ነው ثم الیه ترجعون የመጨረሻ እድሜ ደግሞ ወደ አላህ ትመለሳላችሁ ማለት ነው። ወኢዛ ዙክር አላህ አላሁን ሲያስታውሱ ማለት ነው ወይም ደግሞ አላሁን ሲተነተንላቸው ወህደ አሽማ አዘት ኩንቱርቱር ይላሉ። ኦኬ ወኢዛ ዙክር አላህ አላሁ ሲታስታውሳቸው ወህደሁ ብቸኝነት ተገዙ የአላሁን ዋድነት ስትናገራቸው ወህደሁ ሽመአዘት አላህ በተወሳ ጊዜ ብለው አቡ ያሲን። ኦኬ ወኢዛ ዙክር አላህ የተወሳ ጊዜ ወህደሁ ወህደሁ በሱ ወህደሁ ሽመአዘት ወህደሁ እሱ ብቸኝነት አላህ ማንም ነገር ሳይጋራበት በተማለከ ጊዜ እሱ በተወሳ ጊዜ አላህን ማለትም እሱ ብቻ እንዲገዙ ብቻኝን ገዛ ስለሱ ነገር በተወራ ጊዜ እሽመአዘት ትኮማተራለች። ኦኬ ወህደሁ ብቻኝነት እሽመአዘት ትኮማተራለች ቁሉቡ ለዚነ ልባት ቁሉቡ ልባት እሽመአዘት ቁሉቡ ለዚነ እነኛ ልባቶ ትኮማተራለች ላ ዩእሚኑነ ቢልአኺራ በአኺራ ማያምኑት ማለት ነው። አኺራ ላይ የማያምኑ ሰዎች ልባቸው ይኮማተራል ለምን ዝንባላቸውና ስሜታቸውን አይስማማላቸውም። አላህ ብቻኛነት ሲወሳ አላህ ብቻኛነት በተወሳ ጊዜ አላህ ሲወሳ ማለት የለም አላህ ሲወሳ ብዙ ነገር የለም የሚያስጨፍር ነገር የለም ሙዚቃ የለም መደነስ የለም ሐራም መቀላቀል የለም አላህ ይሄን ይከለክላል። ነፍስያቸው የምትወዳ ነገር ሐዋ የላቸውም ማለት ነው እዚህ። አዎ ስለዚህ ልባቸው ይደርቃል ይኮማተራል እንደ ደስተኛ አይሆኑም በቃ አይሆኑም። አዎ መንገዱ አያስኬዳቸውም። ማናቸው ቁሉቡ الذين لا يؤمنون بالآخرة እነኛ በአኺራ ማያምኑት ማለት ነው። وإذا ذكر سوسى الذين إننا من دونه كالله ليلى إذا هم يستبشرون كويس تيزيغا وإذا ذكر الذين من دونه ميلو إننا دمو إراسا إن السنة كويس من عالكين؟ أستاذ أميرو بزوم موتر سوسلال أني لوطانو فقدولني عليك أنا أتعرس من كرر السؤال اللي هو تفرقانو؟ لما هي تفرقاي مثلا إنجدي أنا إسكازي دراس قل هو ميلون لا لا كومو تراهم ما كان أكبرو تراهم أكو أسال فتاتشنا يا رجل وقام السوا إنجدي أنا تراهم ترشي اللي ورد أوكي بك أهون تر نو إنه جز ساعات يلني ما إنه راس تراس تلام تراسو ساعات النبرني ما القبباهم ميرو تفلق ليش كاو ياسين بوالا الله فاطر السماوات مريتين الناس سماعين فتركوا الله عالم اوكي والارض مريتين عالم الغيب يروقون يمتاقوا الله والشهادة كربون يمتاقوا أنت كو تحكم تفرد الله بين عبادك بباروتش مكاكل فيما كانوا فيه يختلفون إن السوء بمكلا الله بط بملا يبث نقروتش لا أنت نحن تفردهم على تنو ولو أن للذين إن ولو أن يهونت للذين إننا ظلموا مالت بأمرنا من ظلموا مالت ظلموا ما في الأرض بمرت لاي ظالموت مالتنا جميعا كلهم ظلموا بدأ أوكي ولو أن ولو أن بهون للذين إنني ظلموا بدعوت ما في الأرض بمرت لا جميعا بمرت لا كلهم مالتنا بمرت لا أوكي جميعا بملو مثله أوكي إنني يمرت لا يبدلوت وين دمو تفات مساروت ومثله إن دزيم بتشمر الله شو ما أهو بمرت لا يالله يالهم بملو إيه ولو أن للذين ظلموا لأنني لبدلوش بنوراتشو بنوراتشو ما في الأرض بمرت لا يالو بملو جميعا بملو بنوراتشو ومثله بزيوم تجمعري دمو كزيم بمثل ما هو بنوراتشو لفتدو به أي فلق وين دمو لششبت نبرة لمن من سوء الأذاب أذاب سيايو بيزا إلالو إلا فلين إلالو أنفلق ملو نبر من سوء الأذاب إيه ما تفوق تات سيايو يوم القيامة في قيامة لفتدو به فدية يا قرب نبر فدية قبا بيزا الفلق منو عرل السون كفلو لما عملت فلقو نبر السون كفلو لما عملت كذي نقر اندي جنو يمن يالو يمن ينبر لا نقر قن عيو قلو قزي والفوال اندى زي ما درو قزي قبا اوكي وبدا لهم من الله ما لم يكونوا يحتسبون اوكي اسكزال اقوم انا اوكي مرو ميرو تكتل انا اسكزال يسمى عند قطو نبر انا اسكا اربع سدست نو يسمى اوت اربع سمنتم تايكي ازدق اربع سبات تايكي لازدقم كل من دين اوكي وبدا لهم ميلو انا تجيك لوجين وبدا لهم من الله مثل سلال قباني نو ምክንያቱም ጠይቄ ያለው ግን በደንብ አልተረዳሁም። ኦኬ አምልጦኝ ነበረ። አዳምጠኝ አንዴ። ወለው አነ ለልዚነ ለነኛ ቢኖራቸው ዘለሙ ለበደሉት ማ ፊል አርድ ጀሚዓን በምድር ያለ ነገር ሁሉ ነገር ቢሰጣቸው ቂያም ቀን ወሚስለሁ ማአሁ ቢኖራቸው ማለት ወሚስለሁ ማአሁ ከሱ እጥፉን እንደገና አምሳያውን ቢሰጥ ቢኖራቸው ለፍተደው ቢሂ የዛ ቀን ቤዛ ያቀርቡት ነበር። ይሄን ነገር ከፍለን ከዚህ ከቅጣት ሚንሱ ኢላዛ ከከፋው ቅጣት የውመል ቂያማ ከቂያም ቀን ከከፉቀው ከከፋው ቅጣት ለመዳን ቤዛ ያቀርቡ ነበር። ይሄን ነገር በዱንያ ያለን ነገር እንደገና አጥፉን ያለውን ነገር ከፍለው ቤዛ አቀርበው ለማምለጥ ይሞክሩ ነበር፣ ለመለቀቅ ይሞክሩ ነበር። ምንም ያክል ቢኖር ሄዝ ዋጋ የለውም ማለት ነው። ወበዳለሁም ምትለውን እስቲ ወበዳለሁም ግልጽ ይሆንላቸዋል። ምን አላህ ካላህ ዘንድ ማለም የኩኑ ያህተስቡን ማለም የኩኑ ያልነበሩትን ነገር ግልጽ ይሆንላቸዋል። ያህተስቡን ሲያስቡት ያልነበሩትን ነገር ግልጽ ይሆንላቸዋል። ኦኬ ወበዳለሁም ግልጽ ይሆንላቸዋል ምን አላህ ከአላህ ማለም የኩኑ ያልሆነትን ያህተስቡ ያላሰቡት እዛን ቀን ያላሰቡት ደግሞ ወይም ያላዩት ነገር ግልጽ ሲሆንላችሁ ኦኬ ኦኬ ወበዳለሁም እንደዚሁም ግልጽ መርየም ሄዳለች ወበዳለሁም ግልጽ ይሆንላቸዋል ምን አላህ ካላህ ዘንድ ከአላህ ዘንድ ማለም የኩኑ ያህተስቡን ያላስቡት ነገር ማለት ነው። ማለም የኩኑ ያሉት ያህተስቡን ያላስቡት በዱንያ ላይ ሲኖሩ ወዘሀረ ለሁም የውመ ኢዝን የቂያም ቀን ግልጽ ይሆንላቸዋል ምን አምሪላህ ያአላህ ጉዳይ ወአዛቢሂ ቅጣቱ ማለም የኩኑ ያህተስቡን ፊ ዱንያ በዱንያ ላይ ሲያስቡት ያልነበረው ነገር ግልጽ ይሆንላቸዋል እንደዚህ ይታያቸዋል ፊት ለፊት ማለት ነው። انه نازل بهم وبدالهم بالنسل عندهم يوردباتهم الذي غلص هونو يقربلاچوار معناتنو غلص هونو يتاياچوار ازان غزي معناتنو يغلصلاچوار وبدالهم يغلصلاچوار من الله كان هذا يغلصلاچوار ما لم يكونوا يحتسبون سياسبوت بالدنيا حياتهم سينورو سيفنطلو عند كان قبر አለብኝ عند كان قيام አለብኝ الله في قومي يطيقالو بلاو سياسبو ينبرو نجر يغلصلاچوار ቀጣቱ ማለት ነው። በነሱ ላይ ሲወርድ ገለጽላቸዋል እንደዚህ ወበዳለሁም እንደዚሁም ግልጽ ሆነላቸዋል ሰይአት ማከሰቡ የመጥፎ ስራቸው የዱንያ ላይ የሰሩት መጥፎ ስራቸው ግልጽ ሆነላቸዋል ወሃቀ ቢህም ይሰፍርባቸዋል ማካኑ ቢሂ ያስተህዚኡን ያፌዙት የነበረውን ይቀልዱ ያፌዙ የነበረውን ነገር ሁሉ ግልጽ ይሰፍርባቸዋል ማለት ነው። እዚህ ላይ አይደለም አቆማቦ? አዎ ነው። ሹክራን ባረከላሁ ፊክ።